ኣብዝ ብለይ ከባኺ ኣይጎደለን ኣይጎደለን ዝፍረኪ ሽዝንተነውሐ ኣብዝ ብለይ ከባኺ ኣይዕረፍኩን ኣይዕረፍኩን ካሃርፍኪ ፍቕሪኺ ኣምነ ባንከውታን እንዳተጸብኹ ስንቀይጓዓዛለኹ ግና ድማ ዓድንተረሓቐ እተፋላለና እማዕምቕ ስምዒ ባሕንሳብ ኣለና ሒዝና ሓደ ሓሳብ ሓደ ትድልትና ሓደ ሓሳብ ሓደ ዕላማና ፍቕርን ከሎ ኣይዕረፍኩን ኣይዕረፍኩን ዝክረኪ ምርዛም ፍቕሪኺ